የአላህ ባሮች ንቁ 11 ወር በሙሉ እጅግ ስትናፍቁ ቀናትን በመቁጠር ስትጠባበቁ ከዛዛታ ወሬ ከሐሜት ጸድታችሁ ነገር ከማዋሰድ ከጎሚ ርቃችሁ የበደላችሁን አፈውቱ ብላችሁ ያ ረቢ አድርሰን ስትሉ አልቅሳችሁ ለረመዳኑ ጾም የተዘጋጃችሁ እነሆ ደረሰ እንኳን ደስ አላችሁ የተከበረው ወር ይሄው መጣላችሁ ገና ከመግባቱ ወጥቶ ሳይቆጫችሁ የኒዳማ ክምር ምንም አይጠቅማችሁ ጾሙት ስገዱበት ቁርአንም ቅሩበት ሰደቃና ዘካም ማውጣት ሰስቱበት ለዘመድ ጎረቤት መልካሙን ዋሉበት ለምስኪን ለደሃ አብሉና ጠጡበት ለይውልኝ ሳይሆን ለአላህ ስትሉ የበደላችሁን ከልብ አውፍ በሉ ያላህ ባሮች ንቁ አደራ እንዳትሰንፉ ቀጥ ብላችሁ ቁሙ እንዳትዛነፉ አያመን መዕዱዳት ብሎ ሲጠራቸው ማለቱ አይደል እንዴ ቀኖቹ ስናቸው ኸይሩን ሚን አልፊ ሸህር ብሎ የጠቀሳት አንዲት ሌሊት አለች አላህ የመረጣት ደከመኝ ሰለቸኝ ሳይሉ ለጠበቋት ለይለቱል ቀድሪ ከሽህ ወር በላጭ ናት አደራ ሙእሚኖች ደግሞ አንድ ነገር ሙሰልሰልም ይቁም እግር ኳስም ይቅር አጋጣሚ አይደለም በረመዳኑ ወር አሁን የምታየው የእግር ኳስ ውድድር የዓለም ዋንጫ ብለው አንተ ስትጨፍር መቼ ሥራ ፈቱ ሙስሊሙን ማሸበር ባጉት ሲፎዞነት መሸወዱ ይብቃ መቻ ከተመና የሙስሊም ሰቆቃ እስር እንግልቱ መራብ መጠማቱ ከአገር መሰደዱ የጥይት ጩኸቱ በታንክ መጨፍለቁ ባሩድን ማሽተሹ በአፍሪካ መዲና በዛገ ቢላዋ ወገንህ ሲታረድ ያለም ህዝብ እያየ የቦርማ ወንድምህ እሳት ላይ ሲማገድ ኩፉር ተሰብስቦ ሲካለብባቸው ሌላ ቅም ባይኖርህ በዱአ አስታውሳቸው ትንፋሽክን ከምትቆርጥ ያለም ዋንጫ ብለህ ያ ሙፈሪጅ በለው እጅህን ዘርግተህ በረመዳን ዱአ ቀላል እንዳይመስልህ ጊዜው በዋዛ አልፎ እንዳትጨነቁ እጅግ ጠንክራችሁ ሙእሚኖቹ ንቁ።